እሱ ነው። የሚያስተዳድራቸው እሱ ነው። በባለቤትነት የሚቆጣጠራቸው እሱ ነው። በቃ ከሱ ውጪ ፈጣሪም አስተናባሪም በእነሱ ህይወት ላይ ወሳኝ አካል የለም። በምድር ውስጥ የሚያለው ልክ እንደዚሁ ማለት ነው። ስለዚህ ለሁ ለሱ ነው። ማፊ ሰማዋቲ ወማፊ አርድ፣ በሰማያትና በምድር ውስጥ ያለው ነገር ሁሉ ለሱ ነው። ምንቱ እሱ ብቻ ነው የፈጠረው፣ እሱ ብቻ ነው የሚያስተናብረው፣ እሱ ብቻ ነው በበላይነት የሚቆጣጠራቸው ማለት ነው። እንግዲህ ለሁ ማፊ ሰማዋት ማለት ለሁ ማፊ ከውኒ ሚልከን ወከልቀን ወዐቢደን ማለት ነው። በሰማያት ውስጥ በምድር ውስጥ ያሉት ነገሮችን በመቆጣጠር በባለቤትነት በመያዝ ለሱ ብቻ ነው መብቱ የተሰጠው። ከሱ ውጪ ይህን ዓለም የሚቆጣጠር ይህን ዓለም የፈጠረ አንድም አካል የለም። እንደዚሁም ወኸልቀን ሲፈጥርም በአፈጣጠርም ነገር ረገድ በሰማይም ሆነ ምድር ውስጥ ያሉ ነገሮችን ሁሉ የፈጠረው እሱ ነው። ስለዚህ እነሱን የመፍጠሩ ጉዳይ ለሱ ነው የሚመለሰው። ወዐቢደን እንደዚሁም ባሪያ ሆነው እሱን በማገልገሉ ረገድ በብቸኝነት የሚቆጣጠራቸው በብቸኝነት የፈጠራቸው ለሆነ አምላክ ነው ባርነታቸውና አገልጋይነታቸው መገለጥ ያለበት። ስለዚህ በሰማይም ሆነ ምድር ውስጥ ያለውን ነገር የፈጠረው እሱ እንደመሆኑ መጠን ለእሱ አገልጋይና እሱን ተገዥ መሆን ይጠበቅባቸዋል። ወሁወ ለዐሊዩል ዐዚም፣ ይሄ አምላክ ማለት ደግሞ ዐሊይ ከፍ ያለ አምላክ ነው። ዐዚም ታላቅና ሀያል የሆነ አምላክ ስለሆነ በሰማይም በምድር ውስጥ ያለው አካል ሁሉ ብቸኝነት እንደፈጠራቸው ሁሉ ብቸኝነት እሱን ማምለክ ይጠበቅባቸዋል። ማምለክ ያለባቸው ለሱ ብቻ ነው ይለናል። ተካዱ ሰማዋት፣ ሰማያት ሁሉ ይቀርባሉ ይላል አላህ። የተፈጠርነ ተካዱ ሰማዋቱ የተሸቀቅነ ምን ዐዘመት ላሂ ወጀላሊሂ። ተካዱ ሰማዋት፣ ሰማያት ትቀርባለች አለ። የተፈጠርነ ሊሰነጣጠቁ ይቀርባሉ፣ ሰማያቶች ሊሰነጣጠቁ ይቀርባሉ። ምን ፈውቅህም ከበስተላያቸው እጅግ ሀያል ሁሉን ቻይ የላቀ ከፍ ያለ አምላክ ከበስተላያቸው ስላለ ለዚህ አምላክ ካላቸው ፍርሃት፣ ለዚህ አምላክ ካላቸው ክብርና እልቅና በመነሳት ችለው የእሱን ሀያልነት ከበላያቸው እያሰቡ ችለው መቀመጥ ከብዷቸው ለመሰነጣጠቅ ሁሉ ይቀርባሉ። ግን እሱ ስላልፈቀደ እሱ በፈቀደው መልኩ ይቀጥላሉ እንጂ እነሱ ለሱ ካላቸው ክብር የተነሳ ተካዱ ሰማዋት ወልአርድ፣ ሰማያትና ምድር ሁሉ ሊሰነጣጠቅለትና ሊፈረካከስለት ይቀርባል። ሚን ፈውቅህነ እሱ ወሚን ሸናዕቲ ማ የቁሉ ልሙሽሪኩን መተኸዘ ላሁ ወለዳ። ተካዱ ሰማዋት የተሸቀቅነ ምን ዐዘመት ላሂ ወጀላሊሂ ወልመላኢከቱ ዩሰቢሑን። ሰማያት የአላህን ሀያልነትና የአላህን እልቅና ከመረዳታቸው የተነሳ ተሰነጣጥቀው ሊበታተሉ ይቀርባሉ። በቃ በጣም ያከብሩታል፣ በጣም ይፈሩታል። ሀያልነቱ በደንብ ገብቷቸዋል ማለት ነው። እሱ ስላልፈለገ ግን ሰማያትም ምድርም ቆዩ። በዚህ መልኩ ግልጋሎት ለሰው ልጆች ሲጡ ባላቸው መሰረት እያገለገሉ ላይ እየሰጡ ይገኛሉ እንጂ የአላህን ሀያልነት ሲያስቡ እስከ መሰነጣጠቅ ይቀርባሉ አለ። ወልመላኢከቱ ሰማያትና ምድር ብቻ አይደለም፣ መላእክቶችም ዩሰቢሑን ይሄን አምላክ ጥራት ይገባ እያሉ ያወድሱታል። ቢሐምዲሂ እሱን ቢሐምዲሂ ረቢሂም ጌታቸውን ከማመስገኑም ጋር እያመሰገኑት ለዋለላቸው ውለታ ላደረጋቸው ነገሮች ሁሉ ምስጋና ይገባል ብለው ጌታቸውን ከማመስገናቸውም ጋራ ከየትኛውም ነገር ከየትኛውም ጎደሎና ተልካሻ ነገር የጠራ ብቸኛ ይሆን ከአምላክ ነህ እያሉ ያጠሩታል፣ ያወድሱታል። ወስተግፊሩን ከዛ ደግሞ ከፍ ሲል ምህረትም ይጠይቃሉ። ሊመን ፊል አርድ በምድር ገጽ ላይ ያሉት ኸልቆች ፍጥረታቶች አምላክ ምህረት እንዲለግስ ይቅር እንዲላቸው መላኮቹን ሊማጸኑታል። ለምን? ምድርና ሰማይ የአላህ ሀያልነት ስለገባቸው ስለተረዱት፣ ከነሱ በላይ ይሄ ሀያል አምላክ ስላለ ከሱ ፍርሃት የተነሳ ሊሰነጣጠቁ ይቀርባሉዋል። መላእክቶችም አላሁ ጀለ ወዓላን ከሞላ ጎደል ስለተረዱት ይህን አምላክ ያለማቋረጥ አወድሱታል፣ ያለማቋረጥ ያሞግሱታል። ያለማቋረጥ ጥራት ይገባ ከጎደሎ ነገር ሁሉ የጸዳ ብቸኛና ሀያል አምላክ ነህ እያሉ ያጠሩታል። ሲላቸውም ደግሞ የምስጋና ማዕት ሊመዘዙለት አላሁ ጀለ ወዓላ የሚመሰገን አምላክ ነው፣ እነሱ ስለፈጠራቸው ብቻ። ኦኬ፣ እያንዳንዱ የአላህ እንቅስቃሴ የሚያስመሰግነው ነው። ሰዎች አጥቶ ሲቀጣቸው ሊመሰገን ይገባል። የቀጣቸው በተመጣጠነ መልኩ በስራቸው ልክ የቀጣቸው አምላክ ስለሆነ ሊመሰገን ሁሉ ይገባል። ሲሸልማቸው ሰዎች ስራቸው ብቻ ሳይሆን የእሱም ትሩፋት ጭምር ታክሉበት ጀና ለማግኘት ረገድ ሲሸለሙ ሊመሰገኑ ይገባል። ዱንያም ላይ እንድንተነፍስ ስላደረገን፣ እንድንበላ ስላደረገን፣ እንድንናገር ስላደረገን፣ ምድርን ስለዘረጋ፣ ሰማይን ስለገነባ፣ ዝናብ እንዲወርድ ስላደረገ፣ መላእክቶችን ፈጥሮ ተገዙኝ ስላላቸው የሚመሰገን አምላክ መሆኑ ስለገባቸው ዩሰቢሑነ ቢሐምድ ረቢሂም ጌታቸውን ከማመስገኑ ጎን ለጎን ጥራት ይገባህ እያሉ ይህንን አምላክ ያጸኑታል። ከዛስ በኋላ ይህንን የአላህን ሀያልነት ያልተረዳው ለሆነው የሰው ልጅ ደግሞ ወስተግፊሩነ ሊመን ፊል አርድ ምድር ገጽ ላይ ጥፋታቸው የበረከተ ያንተን ሀያልነት በደንብ ያልተረዱ ሰው የሚባሉ ከልቆች አሉ፣ ያ ጅን የሚባሉ ከልቆች አሉ ያ። ስለዚህ ለእነዚህ ሰዎች እባክህን ምህረት ለግስ እያሉ መልአኮች ሳይቀሩ አላህን ምህረት ይጠይቃሉ። ወየጥሉቡነ አልመግፊረተ ሊዙኑቢ መን ፊል አርዲ ሚነ አልሙእሚኒን ቃለ ፊ ተስሂል ወልአየቱ ዑሙሙን ዩራዱ ቢሂ አልኹሱስ ሊአነ አልመላኢከተ ኢነማ የስተግፊሩነ ሊልሙእሚኒን ሚን አህሊ አልአርድ ወየስተግፊሩ ሊለዚነ አመኑ። ሌላ አንቀጽ ላይ ምን ይላል? መልአኮችን አላሁ ጀለ ወዓላ ሲጠቅሳቸው ወየስተግፊሩነ ሊለዚነ አመኑ ይላል፣ ለነዛ ላመኑት ሰዎች ከአላህ ምህረት ይጠይቃሉ ይላል። እዚህ ቦታ ላይ ደግሞ በጥቅል የተናገረው ወይስተግፊሩነ ሊመን ፊል አርድ ምድር ገጽ ላይ ላለው ኸልቅ ሁሉ ምህረት ይጠይቃሉ አሉ። ስለዚህ ይሄ በልክ የተነገረው ቃል ሌላ ቦታ ላይ ተገድቧል፣ ዑሙም ኹሱስ አለ። ስለዚህ ይሄ በጥቅል የተነገረውን ቃል ሌላ ቦታ ወይስተግፊሩነ ሊለዚነ አመኑ ስላለ መልአኮች ምህረት የሚጠይቁት የአላህ ወዳጆች ሙእሚኖች አልፎ አልፎ እንደ ሰው ያጠፋሉ። ስለሚያጠፉ እባክህን አምነው ወደ አንተ ጠጋ ብለው ላጠፉት ባሮችህ ይቅር በላቸው እያሉ ይማጸናሉ እንጂ አላህን እየካዱ አላህን እየሰደቡ መመሪያውን አናከብርም እያሉ እንደውም አላህ ምድር ገጽ ላይ ያወረዳቸውን ሕግና ስርዓቶች ከምድር ገጽ ለማጥፋት እየታገሉ ለእነሱ ምህረት መላኢኮች የሚጠይቁበት ሞራል የሚላቸው። ስለዚህ ወስተግፊሩነ ሊመን ፊል አርድ የሚለው ሊለዚነ አመኑ ማለት ነው። አላህን በጌትነት ተቀብለው መልአኮች መኖራቸውን አምነው ጀነትና ጀሃነምን ተቀብለው ለጀነት የሚሰሩ ከጀሃነም ለመራቅ የሚታገሉ ሰዎች በየአጋጣሚው እንኳን ቢያጠፉ እባክህን ወደ ጀሃነም አትክተታቸው ምህረትን ለግሳቸው እያሉ ከሰባት ሰማይ በላይ ያሉ መልአኮች ከሰማያት በላይ ያሉ መልአኮች ምድር ላይ ላሉ ሙእሚኖች ከአላህ ምህረት ይጠይቃሉ ይላል። አላ አዋጅ ኢነላህ አላህ እኮ ሁወል ገፉር እሱ ባህር የሆነ አምላክ ነው። አረሒም በጣም አዛኝ የሆነ አምላክ ነው። መልአኮችም ምድር ላይ ላሉ ሙእሚኖች ተጨንቀው አላህ ምህረት እንዲለግሳቸው ጠየቁ። ከዛ አላህ ምን ዘጋው? እናንተ ስለጠየቃችሁ ብቻ ሳይሆን አዋጅ እወቁ፣ አዳምጡ፣ ጆሮ ስጡኝ። እንላህ ሁወል ገፉር አላህ እጅግ ምህረተ ሰፊ አምላክ ነው። እህቶች ወገኖች፣ አላሁ ጀለ ወዓላ በሕይወታችን ላይ የሰራናቸው ወንጀሎች ቢደመሩ ጀነት እንገባለን ብለን ተስፋ ለማድረግ ራሱ የቀጨጨ ነው የሚሆነው ሞራላችን፣ የጥፋታችን ብዛት። አላህ ግን እጅግ ማሪ አምላክ ስለሆነ ገፉር ነኝ እጅግ ማሪ ሆንኩ አምላክ ነኝና ለጥፋታችሁ ምህረት እለግሳለሁ። ብቻ እናንተ የኔን ኃያልነት አውቃችሁ ተውሒድን ጨብጣችሁ ከሽርክ ርቃችሁ በየአጋጣሚ ለሰራችሁ ስህተት ይቅር ማለት ካልቻልኩ ምኑ ጋኑ ባህሪነቴ? የመላኢኮች መጠየቅ ብቻ ሳይሆን የኔም ባህሪ ባህሪነት ነው። ስለዚህ ይቅር እላችኋለሁ፣ ይህን አዋጅ ተቀበሉኝ ይላል። ረሒም ነኝም አዝናለሁ፣ ከእናታችሁ በሰባ እጥፍ ለእናንተ አዝናለሁ። ወደ ጀሃነም እሳት እንዳትገቡ እራራላቸዋል። ስለምራራ ረሱል እልካለሁ፣ ስለምራራ ነቢይ እልካለሁ፣ ስለምራራ መጽሐፍ አወርዳለሁ፣ ስለምራራ አበላለሁ፣ አጠጣለሁ፣ ዓለም ውስጥ ስለ እኔ የሚገልጹ ተአምራቶችን እያሳየው እንድትረዱኝ ጋብዛለሁ። ይሄ ሁሉ ለእናንተ ያለኝን እዝነትና መሐሪነትን የሚያሳይ ነው። ስለዚህ አዋጅን ተቀበሉት። በጣም አዛኝና ወንጀላችሁ ሁሉ ይቅር ብል አምላክ ነኝ። ከእናንተ የሚጠበቀው ግን አጥፍታችሁ መመለስ። ወንጀል በአጋጣሚ እንኳን ከሰራችሁ ወዲያው ወደ አላሁ ጀለ ወዓላ ምህረቱ መጠየቅ ተመለሱ እንጂ እኔ መሀሪነቴን በተጨባጭ አሳያችኋለሁ ይላል። ወለዚነ ተኸዙ እነዚያ የያዙት ደግሞ ወለዚነ ተኸዙ እነዛ የያዙት ደግሞ ሚን ዱኒሂ እነዛ የያዙት ደግሞ ይላል ሚን ዱኒሂ ከአላህ ሌላ ወይም ከአላህ ውጪ አውሊያ ወዳጆችን የያዙ ረዳቶችን የያዙ አካሎች አላሁ ሐፊዙን አለይህም አላህ በእነሱ ላይ እንቅስቃሴያቸውን ሁሉ ይጠብቃል። ወማ አንተ አለይህም ቢወኪል እኔ እጠብቃቸዋለሁ እቆጣጠራቸዋለሁ አንተ ግን ወማ አንተ አለይህም አንተ በእነሱ ላይ አይደለህም አላቸው። ቢወኪል ኃላፊነት ተጠሪ አይደለህም። ከአንተ የሚጠበቀው በሊግ ማንዝለ ኢለይክ የተወረደልህን መልእክት ማድረስ ነው። ካደረስክ በኋላ ለምን ከፈሩ፣ ለምን ወንጀል ሰሩ ተብለህ በእያንዳንዱ እንቅስቃሴዎች ኃላፊነት እንዳለበት ሰው የምትጠየቅ አካል አይደለህም። መልእክትን ካደረስክ በቂ ነው። እኔ ግን እያንዳንዱ እንቅስቃሴያቸውን እቆጣጠረዋለሁ ይላል። እነማንን ጃዓሉ ለሁ ሹረካአ እንዳደን ከአላህ ውጪ ቢጤዎችን ሸሪኮችን መላእክት ሊሆን ይችላል፣ ጅን ሊሆን ይችላል፣ ሰው ሊሆን ይችላል፣ ቁሳቁስ ሊሆን ይችላል። ከአላህ ውጪ ከአላህ ሌላ የአላህን መብት አሳልፈው የሚሰጧቸው አካሎችን የያዙ ሰዎች እኔ ነኝ የሚጠብቃቸው። እያንዳንዱ እንቅስቃሴያቸው የምቆጣጠረው እኔ ነኝ። አንተ በእነሱ ጉዳይ የምትጠየቅ ወኪል አይደለህም። መልእክትህን ካደረስክ በዛ ነው የምጠይቀህ። ካደረስክ ሸልምሃለሁ፣ ካላደረስክ በዛ ነው የምጠይቀህ። እነሱ ግን ከአላህ ውጭ ሌላን አካል ስለያዙ በአላህ ስላጋሩ ወንጀል ስለሰሩ አንተ የምትጠየቅበት ምንም ነገር የለም ነው የሚላቸው። አላሁ ሐፊዙን አለይህም አላሁ ተዓላ ረቂቡን አለ አሕዋልህም ወአዕማልህም ማለት ነው። አላህ የእነሱን እንቅስቃሴና ስራዎቻቸውን በደንብ የሚቆጣጠረው እሱ ነው። ላ የፉቱሁ ሚንሃ ሸይ እነሱ ከሚሰሩ ስራ ምንም አያመልጠውም። እያንዳንዱ ሁኔታቸውንና ስራቸውን ያውቃል። ወሆ ሙሓሲቡሁም ዓለይሃ በዛች በሰሩ ስራ ላይ ስለሚያቅባቸው ስለሚቆጣጠራቸው ይተሳሰባቸዋል። ከዛም ደግሞ ከፍ ሲል በሰሩ ስራ ልክ ጀዛቸውን ይከፍላቸዋል፣ ይቀጣቸዋል ማለት ነው። ወማ አንተ ዓለይህም ቢወኪል ማለት ወማ አንተ ያ ሙሐመዱ ቢሙወከሊን ዓላ አዕማሊህም ሐታ ተቅሲረሁም ዓለል ኢማን እንዲያምኑ ልታስገድዳቸው ዘንዳ አንተን እነሱ ላይ ወኪል አድርጌ አልሾምኩም። ነገም ሲቀጡ ለምንድን ነው አንተን ልኬ የከፈሩት ብዬ አንተን እንደ ወኪል ጠርቼ አልቀጣህም። መልእክትን አድርስ፣ አለመቀበል እነሱ ነው የሚያስጠይቀው። ከአንተ የሚጠበቀው መልእክትን ማድረስ ብቻ ነው። ዱንያም ላይ ደግሞ የግድ እንዲያምኑ እመኑ፣ ካላመናችሁ ወየውላችሁ ብለህ አስጨንቀህ በግድ እምነት አጥር ውስጥ እነሱ ለመክተት የምታደርገውን ጉዳይም አቁመው። ይሄ ያንተ ስራ አይደለም፣ ያንተ ኃላፊነት ይሄ አይደለም፣ ቁም እያላቸው ቂያማም ቀን ሲቀጡ አይመለከትም፣ አትቀጣም። ዱንያም ላይ ባለማመናቸው አንተ ልክ እንደ ወኪል እንዲያምኑ እነሱን ለማስገደድ የምትሞክርበት መንገድ የለም ነው የሚለው። ወከዛሊከ ልክ እንደዚሁ አውሐይና ኢለይክ ወደ አንተ መልእክትን ራእይን አስተላልፈናል። ቁርአንን በወሕይነት በራእይነት አስተላልፈናል። አረብያን በአረብኛ ቋንቋ የሚነበብ መጽሐፍ አድርገን አውርደነዋል። ለምን? ሊቱንዚረ ልታስጠነቅቅበት ነዋ። ኡመል ቁራ ቁራ ማለት መንደር ማለት የመንደሮች ሁሉ እናት የሆነችውን የመካን ከተማ ህዝቦች ልታስጠነቅቅበት በአረብኛ ቋንቋ የሚነበብ የሆነን ወሕይን አስተላልፈንልሃል። ወመን ሐውልሃ አለ የመንደሮች እናትን ብቻ ሳይሆን ከእሷ ዙሪያ ያለውንም የዓለም ማህበረሰብ ልታስጠነቅቅበት ቁርአንን በአረብኛ ቋንቋ የሚነበብ መጽሐፍ አድርገን አውርደንልሃል። ወቱንዚረ የውመል ጀምዕ የምታስጠነቅቀው ለምንድን ነው? ወቱንዚረ ልታስጠነቅቅ ነው። የውመል ጀምዒ የመሰብሰቢያውን ቀን ላረይበ ፊሂ ላረይብ ጥርጥር የሌለበት ፊሂ በዛ ቀን ላይ ለመከሰቱ ይህ የመሰብሰቢያው ቀን ለመሆኑ ለመምጣቱ ምንም ጥርጥር የለውም። ይህን ጥርጣሬ የሌለውን የመሰብሰቢያና ለሂሳብ አምላክ ዘንድ የመቆሚያውን ቀን ልታስጠነቅቅ ነው ይህንን ራእይ ይህንን ቁርአን አንተ ላይ እያወረድነው ይላል። በዛ ቀን ታዲያ ፈሪቁን ፊል ጀነቲ ከፊሉ ወደ ጀነት ይገባል፣ ወፈሪቁን ፊል ሰዒር ከፊሉ ደግሞ ወደ ጀሃነም እሳት እጣፋንታው ይሆናል። ይህንን ከባድ ቀን ልታስጠነቅቅ ሲደመር መካንና መካ ዙሪያ ያለው ማህበረሰብ ከዚህ ከባድ ዕለት አስጠንቅቀህ ወደ እምነት አጥር እንዲመጡ ልትጠራቸው ነው ይህንን ቁርአን ለአንተ ያወረድነው ይላል። ወንድሞች እህቶች፣ ይህ ቁርአን ለረሱል ህዝቦች ከጀሃነም እሳት እንዲተርፉ ያን ከባድ ቀን እንዲያልፉ ይሄ ሁሉ ማስጠንቀቂያ መጽሐፍ ሰጠንህ ብሎ ሰጣቸው። ነብሳ ሰለም ይህንን ራእይ ይህንን መልእክ ተቀብሎ አልተቀመጡም አይደል? ለእመቴ ኸዲጃ እንዳሏት መባ ወቅቱ ነው፣ የመተኛው ሰዓት እኮ አለፈ፣ ከዛሬ ጀምሮ መተኛት የለም፣ ስለዚህ ስራ ዓለም ውስጥ ገብቻለሁ ብለው ረሱል ሰለም ይህን ኃላፊነት ተቀብለው ጥግ ድረስ ለፉ፣ ህዝብንም ፈጠሩ። እንደዛው እኔና እናንተም ቁርአኑን ተቀብለን ይዘነው ቁጭ ካል ይህንን ማህበረሰብ ከጀሃነም እሳት ለማትረፍ ከአምላኩ ጋር ለማስታረቅ የመጣልንን ወሕዩን ቁርአኑን እኛም ሳንማረው ቤት አስቀምጠነው ከሆነ ምን ሄደው እጣ ፋንታችን የመረረ ነው የሚሆነው። ነብሳ ሰለም ይህንን አስተላልፍ አስጠንቅቅ ተባሉ። ግዳጃቸውን ተወጥተው አላህም አድንቋቸው ወደ አኽራ ተሻግረዋል። እኔና እናንተም ይኸው ስራ ይጠብቀናል። ስለዚህ ለዚህ ስራ ራሳችንን በነፍስ ወከፍ ማዘጋጀት ግድ ነው። ይበቃናል ወይስ ይበዛል ወይስ ይበቃል? ይበዛል፣ ልቀጥል። ይበቃ ይብቃ። እሺ እሺ፣ ጀዛኩሙላሁ ኸይራ። ደርሱ እንዳይቋረጥ ድምጻችን አልጠገበም መሰለኝ። ቀጥል እያለ ነው። ለአላህ በሰማነው የምንጠቀም ያደርገን። ሰባት አንቀጽ ተምረናል። ያው እየተንገዳገድኩ ነው ያስቀራሁት። አዎ ጉንፋን ብቻ ሳይሆን ልቤንም እፍና አድርጎ ይዞኛል። ደረቅ ከፍተኛ ሳላለሁ። ስለዚህ እየተጨናነኩ ስላስተማርኩ አሁን ሳስበው ራሱ ደርሱን ላለመዝጋት ካልሆነ በስተቀረ መልእክቱን እንደሚፈለገው አስተላልፍ ያለው ብዬ አላስብም። ለሁሉም ሁል ጊዜ አይመችም። አላሁ ጀለ ወዓላ እኔም ባስተማርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያልገባችሁን ነገር ማየት እንችላለን ትንሽ ደቂቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይራን። ቢስሚላሂ ራህማን ራሂም። ሐሚም ዓይን ሲን ቃፍ። እነኚህ ሑሩፍ አልሙቀጣዓዎች ተቆራርጠው የመጡ ሐርፎች አላህ ነው ትክክለኛ ሁኔታቸው የሚያውቀው፣ ትክክለኛ ማቸው የሚያውቀው፣ ለምን እንደመጡ የሚያውቀው አላህ ነው። ኡስታዝ እንዳለውም ቁርአን ሀያልነቱን ለማሳየትም ተብለው ይተረጎማሉ ብለዋል። ከዛሊከ ልክ እንደዚሁ አለ። ከዛሊከ ልክ እንደዚሁ ዩሒ ኢለይከ ወደ አንተ እንደተወረደው ወኢለ ለዚነ ሚን ቀብሊከ ከአንተ በፊትም ወደ አሉት ከአንተ በፊትም የነበሩት ነቢያት ልክ ወደ አንተው እንደተወረደው ወደ እነሱም ዋህይ መጥተዋል፣ ራእይ መጥተዋል። ወይም ደግሞ ከዛሊከ ልክ እንደዚሁ ከአንተ በፊት የነበሩት ነቢያት ወሕይ እንደመጣው ዩሒ ኢለይከ ወደ አንተም በኩል ራእይ ይመጣል። ወኢለ ለዚነ ሚን ቀብሊከ ከአንተ በፊት የነበሩ ነቢያት ራእይ እንደመጣ ወደ አንተም ራእዩ ይመጣል። አላሁ አላህ እኮ አልዓዚዙ አሸናፊ ነው። አልዓዚዙ الله الله اكو وهو العزيز في انتقامه اي سمام يا جماعه السم استاذ قرات بس المساله استاذ قرات علي يا رجل استاذ ويم عاوني سمع الاستاذ اوكي الله الله كو العزيز الشنافين الحكيم طببنيا نو بقالاتهم بنغرهم وافعاله بسراهم طببنيا يهونا جيتا نو له لا الله كو ما في السماوات بسماي وسط يالو نغروش وما في الارض بمدرم يالو نغروش لا الله نو وهو الله كو اسو الله العلي العلي بذاتي بهليون نو كف يال نو العظيم تعلق نو العظيم الذي له العظمه والكبرياء تعلق انتنا كرات يمجباو جيتا نو تكاد السماوات سمايت قربالچ يتفطرنا بتساطق لتسناطق تقربالچ من فوقهن كلاياتشو الله سلاله ማለት ወይም ደግሞ ከላይዋም ያለችው ከላይ ያለችው ከታቿ ያለችው ሊሰናጠቁ ይቀርባሉ والملائكه ملائكه ደግሞ يسبحون الله ያጠራሉ بحمده እሱ ከማመስገን بحمد ربهم ጌታቸውን ከማመስገን ጋር ويستغفرون ምህረትም ይጠይቃሉ لمن في الارض በምድር ላሉ ሰዎች لمن في الارض በምድር ላሉ ፍጡሮች ማለት ነው በአላህ ላመኑት አላ አዋጅ ان الله الله هو هو الغفور እሱ ማህሪ ነው ለባሪያዎቹ እሱ ማህሪ ነው الرحيم በነሱም ላይ ደግሞ እሱ አዛኝ ነው በጣም ሩህሩህ ነው والذين اننيا اتخذوا يازوت من دونه كالله وجه اولياء አማልክ ተአርገው ያዙ ሰዎች الله الله هو حفيظ ጠባቂያቸው ነው حفيظ عليهم بالنسو ላይ ጠባቂ ነው بالنسو ላይ ተቋጣሪ ነው وما انت يا محمد انت اكو عدلهم ما انت انت عدلهم عليهم بالنسو ላይ بوكيل تطياقي للنسو ላይ تطياقي عدلهم بميسرو سرا انت سراهن ما درس ብቻ ነው من طيقاቸው صلى الله عليه وسلم وكذا في تبنبروا نبي نبياتك وحي عند توردوا او حينا لتستنقق يوم الجمع يمسبسوا يوقن لا ريب فيه ترطاري يلبت يونه بمسبسب يوقن فريق كذا كفيلو في الجنه يذا قن يمسبسب يوقن فريق كفيلو في الجنه الجنه استجبال وفريق كفيلو دمو في السعير በምትፍለቀለቀ ዋእሳት ይሆናል ማለት ነው ሰኢር በምትባላ በምትፍለቀለቀ ሰማሉ بسم الله الرحمن الرحيم حم سين قاف كذلك عند الزين يوحي إليك ودانت وحي الدرقال وإلى الله العزيز الشنافين الحكيم تبب النامن له لرسول الله ما في السماوات بس سماء تستيالو لسو ناتشو وما في الأرض بمدر وستميرت وهو السوء الله على علي دقمو كذلك دقمو كذلك اشي سوستنياون آية او كذلك يوحي إليك اشي كذلك عند يوحي إليك وحي دانتي الدرجال وإلى الذين من قبلك كانتم بفيت ودنبروت لكنني أستاذ اوكي جابتوني لكن اجل قال كذلك لك نزيو وانا كانت بستفيد وانا نبروت ملائك تنوش وحيين عرض اللو سيل كذلك يعني وكاش اندت الردوت مريمم دمساتشنم مانتم اسرار قلت اتشوتنو كذلك يه قرآن ودانتا اندت وردو هلو بتاج اماري ملائك توتشنم يوحي اليك ወደ አንተም ያስተላልፋል መልእክቱን ወኢለ ለዚነ ሚን ቀብሊክ ካንተ በስተፊትም ወደ ነበሩ ታስተላልፈዋል ከዛሊከ ይህ ቁርአን ራእይ ሆኖ እንደመጣው ሁሉ ዩሂ ኢለይከ ወኢለ ለዚነ ሚን ቀብሊክ ወደ አንተም ሆነ ካንተ በስተፊት ወደ ነበሩት ነቢያቶች መልእክቱን ያስተላልፍ የነበረው ይሄው አምላክ ነው ነው ግልጽ ነው ፓስወርድ الله بفلق نورو لجعلكم يدرقاتشوه نبر أمة واحدة عند حزب ምንም አይነት የሃይማኖት ልዩነት ሳይኖር ከአላህ ውጪ መለክ አካል ሳይኖር ወለው ይሄ መሰረታዊ ጉዳይ ላይ ብቻ ሳይሆን ቅርንጫፋዊ ጉዳይ ላይ ተመሳሳይ አቋም ያላችሁ ወጥ ህዝቦች ሊያደርጋችሁ ይችል ነበር ወላኪን አለ ነገር ግን يدخل من يشاء الله ሚፈልገው ሰው ያስገባል في رحمته እዝነት ውስጥ ያስገባል እንግዲህ ይሄ አንቀጽ الله جل وعلا ምን እየመከረን ነው ولو لو شاء الله لجعل الناس كلهم مهتدين اهل دين واحد ومله واحده وهي الاسلام كاباتاتن ادم جمرو قاما كان درس يالو ماهرسب بقدم بحيلم بسيستمم بزديم الله عند ما درج يشلال كلهم مسلم كلهم يتمرى كلهم يملاكون قال يمياكبر يدرج نبره جن اين اقطاعه الشاهوتم مال ምክንያቱም በኔ ኃይል በኔ አስገዳጅነት በኔ ምርጫ ሰው ሁሉ ከተቃና ሽልማት መስጠት ይከብዳል አይመችም ሰዎች ራሳቸው ስራ ራሳቸው ልፋት ራሳቸው ጥረት ሳይታከልበት በግድ ቁንም መንገድ ምሪያቸው በግድ ጀነት መግባት ሽልማቱም ዋጋ ያንሳል በግድ የተመሩ ሰዎች በግድ ጀነት ጉማለት አያስኬድምና ይሄን አላደረኩትም ለሚለው አላህ ወለው ሻ አላሁ ለጀዐለኩም ኡመተን ዋሂዳ አላህ ይፈልግ ወአለይኩም ሰላም ወራህመቱላሂ ወበረካቱ አቡ ሀይደር الله بيفلق عند حزب كلاتكم يتقناچو كلاتكم يتمرراچو سيدمر كلهم يسو ልጅ مسلم ما درج يشل نبر ايهن الفلقكم مال سلا الفلقكون كني يمتطبقو اني يمفلقون هيمانوت اقطاچا انتتكتلو وحي ما وردن اورجالو رسول لك يالو عقل سطيتشالو كزي بوالا عقلن تتقما يوردون ملكوتاوي الراي اتنت رسولن تكتله ቁን መንገድ ላይ መቀመጥ ያንተ ድርሻ ነው እንቢ ማለት ያንተ ድርሻ ነው በዚህ መሐከል ግን አረ አላህ ወላኪን ይድኺሉ ማን ይሻኡ ፊ ረህመቲሂ አንድ እንድትሆን ማድረግ አልፈለኩም በግድ ማስለም በግድ ቁን መንገድ መብራት ሲደመር ጀነትን በግድ ግን ማለት ሎጂካል ወይ ደግሞ ይሄ የሚያስከድ አቅጣጫ አይደለም ስለዚህ ነው ይሄን ትቼው ምርጫው ለእናንተ ሰጥቻለሁ ለእናንተ ሰጣችሁ ደግሞ ከእናንተ ውስጥ ለሐቅ የሚለፉ ለሐቅ የሚኖሩ ሰዎች አሉ እነሱን يدخلوا من يشاء في رحمته يفلقاتهم سووش ودراسوا رحمة ولا إسلمنا ما جرشاتهم ولا جنة مكتت بس إذنتوست يكتاتهم والظالمون بزي مكاكل مرجعات ستواتهم دمو قفل يفتسماتهم هنا كهكرا كاتهم هنا ظالموش ناتهم وراساتهم لأنه ما كان متبدلوا ظالموش ناتهم هنا والظالمون ما لهم مال ظالموشو يلاتهم لنسو من ولي ولا نسير من ولي ወዳጅ ናቸውም ተንከባካቢ ናቸውም ወላለሲ ረዳትም ናቸው ቂያማ ቀን እኔ በሁሉማቸው በግፋቸው ልቀ ንቀጣቸው የሚችል ጠባቂ ተንከባካቢ ሆነ አያገኙም ማለት። ስለዚህ አላህ ለፓስወርድ ለዲዋይ ለመሐመድ ለመሬም ጫችሁ ነው ትቻቸዋለሁ። ስለዚህ ከእናንተ ውስጥ ለሐቅ የሚለፋ ሐቅን ለማወቅ ለሐቅ ለመኖር የሚታገለውን ዩድኺሉ መን የሻእ ፊ ረሕመቲሂ ነው። እዝነቴ ውስጥ ከትቼ መጨረሻውንም ጀና ከቷለሁ አለ። ኖ ሐቅን አልፈልግም፣ ስሜቴ ነው የምከተለው፣ ምድራዊ ጥቅማ ጥቅም ይሻለኛል ብሎ ደግሞ ለዚህ ቢለፋ ደግሞ ካለ ዋሊም ነው፣ በዳይ ነው፣ ራሱንም እየበደለ ያለ ግፈኛ ስለሆነ እነዚህ አይነት ሰዎች ደግሞ ቂያማ ቀን ስቀጣቸው ተንከባካቢ ጠባቂ የሚሆን ወዳጅ አያገኙም። ከኔም ቅጣት ሊያስጥላቸው የሚችል ረዳት በፍጹም አያገኙም። ምን ነው የሚለው? አሚተኸዙ ታዲያ እነዚህ ሰዎች ያዙ እንዴ ለአላህ ሚን ዱኒሂ አውሊያ ከሱ ውጭ ምን ዱኒህ ማለት ከአላህ ሌላ ከአላህ ውጪ አውሊያ ወዳጆችን ያዙ እንዴ? ምን ሊያደርጉላቸው? ሊጠቅሟቸው? አይጠቅሟቸውም። ቂያማ ቀን እኔ ከምወስድባቸው የቅጣት እርምጃ ሊያስጥሏቸው? አያስጥሏቸውም። ፈላሁ የሚያውቁ ቢሆኑ ኖሮ አለ ፈላሁ አላህ ነው ሁወል ወልይ እሱ ነው ዋቢና ተንከባካቢ እሱ ነው ወሁወ እሱም ዩሕይ ልመውታ ሙታኖችን ሕያው የሚያደርግ ዋቢ መሆን የሚችል ተንከባካቢ ወዳጅ ረዳት መሆን የሚችል አላህ ነው። ወሁወ ዩሕይ ልመውታ ሙታንን ሕያው የሚያደርገው እሱ ነው። እነሱ ከአላህ ውጭ የያዟቸው ወዳጆቻቸው እንኳን ሙታንን ሕያው ሊያደርጉ እንኳን አያስጥሏቸውም ነው የሚለው። ወሁወ ዐላ ኩል ሸይኢን ቀዲር እሱ ይሄ አላህ ማለት ኩሊ ሸይኢን በሁሉም ነገር ላይ ቀዲሩን ቻይ ነው። ምንም የሚሳነው ነገር የመያዝ በዱንያም ሆነ በአኸራ አዋጭ የሆነ የእምነት ገመድ ነው። አላህን ሰው ሲለቅ ወላሂ ከዝንብ ጥቃት የሚያስጥለው አማልክትን አይጨብጥም። ዛሬ የሰው ልጅ የሞቱ ሰዎችን ነው ይረዱኛል ይጠቅሙኛል ብሎ የያዘው መላእክትን ነው። ሰምተውት አይተውት መፈጠሩን የማያውቁት መላእክቶችን እየጠራ ነው የሚማጸነው። የሞቱ ነቢያቶችን ነው የሚማጸነው፣ ጅኖችን ነው የሚማጸነው። ይሄ ደግሞ ትልቁ ውድቀት ነው፣ ከሰው ልጅ የማይጠበቅ ከባድ ውድቀት ነው። ስለዚህ ከዚህ ውድቀት ለመታደግ ሁሌም ሊረዳን፣ ሁሌም ሊጠብቀን፣ ሊንከባከበን በችግር ሰዓት ከጎናችን ሊቆም የሚችለው ብቸኛው አምላክ አላህ ነውና ይህን አምላክ ጨብጣችሁ ያዙ ነው የሚለን። በቂ ይመስለኛል። ወላሁ ተዓላ አዕለም። እዚች ላይ እናቁማት። ቀለል ያለች ተፍሲር ነች። እዚች ላይ ሐሚም ዐይን ሲን ቆፍ እነኚህ ተቆራርጠው የሚመጡ ፊደሎችን ቃላቶችን አላህ ነው ትክክለኛ ትርጉማቸው። ወላሁ አለም ቢሙራዲሂ ከዛሊከ ልክ ወደ አንተ እንደተመጣ ከዛሊከ ልክ እንደዚህ ወደ አንተ እንደመጣ ቁርአኑ ዩሒ ኢለይከ ወደ አንተም ዋሕይ ራእይ ይመጣል። ወኢለ ለዚነ ወደ እነኛም ሚን ቀብሊከ ከአንተ በፊት በነበሩት ህዝቦች ልክ ወደ አንተም ራእዩ እንደመጣው በአንተ እንደተወረደ ቁርአኑ በእነሱም ላይ ተወርደዋል። አላሁ አላሁ እኮ አልዓዚዙ አሸናፊ ነው። አልሐኪሙ ጥበበኛ ነው። ለሁ ለአላህ ነው ማ ፊ ሰማዋቲ በሰማይ ውስጥ ያለ ነገር፣ ወማ ፊ ልአርዲ በምድርም ያለ ነገር ለአላህ ነው። ወሁወ አላሁ እኮ አልዓሊዩ ከፍ ያለ ነው፣ በህልውናው ከፍ ያለ ነው። አልዓዚሙ ታላቅ ጌታ ነው። ተካዱ ሰማዋቱ ሰማይ ትቀርባለች፣ ሰማዮች ይቀርባሉ፣ የተፈጠርነ ሊሰነጣጠቁ ይቀርባሉ። ሚን ፈውቅህነ ከነሱም በላይ ያሉት ሰማያት ሊሰነጣጠቁ ይቀርባሉ፣ ወይም ደግሞ ከላያቸው ትልቁ አላህ ከፍ ያለ አላህ ስላለ ሊሰነጣጠቁ ይቀርባሉ። ወልመላኢከቱ መላኢካዎች ደግሞ ዩሰቢሑነ አላህን ያጠሩታል ቢሐምድሂ እሱን ከማመዝገን ጋር ቢሐምድ ረቢህም ጌታቸውን ከማመዝገን ጋር ወየስተግፊሩነ ምህረትንም ይለምናሉ ሊመን ፊል አርድ በምድር ውስጥ ላሉ በምድር ላይ ላሉት በምድር ውስጥ ላሉት ህዝቦች አላ አዋጅ ኢነላህ አላሁ እኮ ሁወ ልዓዚዙ እሱ ነው አሸናፊው አራሒሙ እሱ ነው አዛኙ ወለዚነ እነኛ ኢተኸዙ የያዙት ሚን ዱኒሂ ከሱ ውጭ አውልያአ ወዳጅ አርገው የያዙት አላሁ አላሁ እኮ ሐፊዙን አለይህም በእነሱ ላይ ጠባቂና ተቋጣሪ ነው ወማ አንተ ያ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ አደለህም አለይህም በእነሱ ላይ ቢወኪል ተጠያቂ ወይም ወኪል አደለህም አንተ ስራህ ዋህዩን ብቻ ማድረስ ነው ወከዛሊከ ልክ ከአንተ በፊት በነበሩ ነቢያት እንደወረደው አውሐይና ኢለይከ ወደ አንተም ዋሂ አውርደናል ቁርአነን ሚነበብ የሆነ አረብየን በአረብኛ ቋንቋ ሊቱንዚራ ልታስጠነቅቅ ኡመል ቁራ የመንደሪቱን እናት በሆነችው የመንደሪቱ እናት የሆኑትን ህዝቦች ልታስጠነቅቅ ወመን ሐውለሃ ከመንደሪቱ እናት አቅጣጫ ከእሷም ዙሪያ ያሉትን ልታስጠነቅቅ ወቱንዚራ እንደዚሁም በድጋሚ ልታስጠነቅቅ የውመል ጀምዒ የመሰብሰቢያው ቀን ላረይባ ጥርጥር የለበት የሆነ የመሰብሰቢያው ቀን ፊሂ በዛ በመሰብሰቢያው ቀን እዚህ ጋ ፊሂ የሚለውን ኡስታዝ የምሰማኝ ከሆነ ላረይባ ፊሂ ላሸከ ፊ መጂኢሂ በመምጣቱ ጥርጣሬ የሌለበት የሆነ አናሱ ፊህ ፈሪቃን ይላል الناس فيه فريقان فريق في الجنة وهم الذين آمنوا بالله واتبعوه واتبعوا ما جاءهم به رسوله محمد صلى الله عليه وسلم فيه لا ريب ترتر يلبته هون يمسر سبياو قال فيه بزي بمسر سبياو قال هلت حزبوش علو هلت غروبوش علو ፈሪቁን አንዱ ግሩፕ ፍል ጀነቲ በጀነት ውስጥ ይገባል ነው ብሎ ይተነስተል ላ ውስጥ ይህ ቀን በመከሰቱ አጀንዳ ውስጥ ምንም ጥርጥር የለውም። ፈሪቁን ፍል ጀነት ቀኑ ሲመጣ ደግሞ ከፊሉ ለጀነት ነው። እሺ ላ ሸከ መጂኢሂ ካለ በኋላ አናሱ ፊህ ፈሪቃን ብለዋል። አዎ እኮ ላሸካ ፊ መጂኢሂ አያ ይሄ ቀን በመከሰቱ ውስጥ ምንም ጥርጥር የለውም። ዘጋው ላረይ በፊህን ማለት ነው። ከዛ በኋላ ሳ ፈሪቁን ፊል ጀነቲ ነዓም በዛው እለት ከፊሉ ወደ ጀነት ከፊሉ ወደ ጀሃነም ይወርዳል ነው። ይሄው ነው እኮ ተፍሲሩ። ኦኬ ወለው ሻ አላሁ አላህ ቢኢሻ ኑሩ ለጀዓለሁም ያደርጋቸው ነበረ ኡመተን አንድ ህዝብ ዋሂድ ኡመተን ህዝቦች ያደርጋቸው ነበር ዋሂደተን አንድ ህዝቦች ያደርጋቸው ነበረ ወላኪን ነገር ግን ዩድኺሉ ያዝገባል መንየሻው የሚሻውን ፊ ረህመቲሂ በሱ ረህመት ወዛሊሙነ በዳዮች ማለሁም የላቸውም ሚን ወልይን ወዳጅና ወላ ነሲር ረዳትም የላቸውም አመተከዙ ይልቁንም ያዙ ሚን ዱኒሂ ከአላህ ውጭ አውሊያ ወዳጆች አርገው ያዙ ፈላሁ ለአላህ ነው ፈላሁ አላህ እኮ ሁወል ወልዩ እሱ ነው ወዳጅ ወይም ደግሞ ፈሊላሂ ቀደም እንዳልከው ኡስታዝ ፈሊላሂ ለአላህ ነው ወህደሁ ሁወል ወሊ هو الولي بولايتي يتولاه عبده الله لي وداجو يميقباو وداجنة ميقباو لالله بيتشانو وهو الله يحيي الموتى موتانوچن هياو يادرقال وهو الله كو على كل شيء بهلوم نغر لايك أدير شاينو الله عالم قاف ك كذلك عند لك اندزيه قرآن انداوردنو يوحي إليك ودانتا يا وردال الله وإلى الذين من قبلك كانت بفيتم ودنبروت الله العزيز الله الشنافينو الحكيم طببنيانو أستاذ زيغا إن شاء الله هون قدم تساسك ماشي جزاك الله له لرسو لالله ما في السماوات بس سماوات يالوت لالله هون وما في الارض بمدروستم يالو وهو الله رسو العلي كفالنو العظيم تلكنو تكاد تقرب لك السماوات سمايات يتفطرن لتسند عدك من فوقهن كبلايوا والملائكة ملائكة وج يسبحون يود سالو بحمد ربهم كما مسجن مجمر ويستغفرون الشيء العلي العلي هيا الأستاذ نسيانو العظيم دقمو طلق الشيء وهو العلي العظيم الله إرسو هيا لنا كفيا له تكاد تقرب لك السماوات سمايا تمساتشن بهلونا اشي جزاك الله تكادو تقرب لك السماوات اندي زاري انديت نو استاذ اشي جزاك الله اشي اشي تكادو تقرب لك السماوات سمايات يتفطرنا لتسند عدك من فوقهن كبلايوا والملائكة ملائكة وج يسبحون يا ترالو بحمد ربهم كيتاچون كما مسكن جمر ويستغفرون مارتاني تأيقالو لمن في الأرض بمدر وسط لالو على نكو إن الله الله هو الغفور مهارينو الرحيم روحنو والذين النزيا اتخذوا يازو من دونه كسوج أولياء ردات أدرقوا يازو الله الله حفيظ عليهم بالنسو لي تباكينو ويم بمي ساروت بمي تقبروت نقر لي الله تتباباكينو مالتنو وما أنت أنت عيدل لهم عليهم بالنسو لي بوكيل وكيل عيدل لهم كانت متبقوا ما درسنو وكذلك اندزيهم أوحينا أوردنال إليك ودانت قرآنا تنبابين عربيا بأربنيا قوانقوا يهونا لتنذر للتاسفرارة أم القرى يمندر النات مندر يهونا تشهون يو أهل مكة مالتنو ومن حولها كسوا زوريا يالو تنم علمن وتنذر للتاسفرارة يوم الجمع لا ريب فيه يمسب سبيعك أنن بسوس تطرطري للون كان سلسو قدام للتاسفر الراجو فريق في الجنة بزيا كان قميسو ودى جنتنو كفيلو ودى جنتنو وفريق في السعير كفيلو دقمو اسات وستنو مالتنو ودى سات هدال ولو شاء الله الله بشانورو لجعلهم بعد الرقاتشو نبر أمتن واحدة عندن هزب بعد الرقات شون ببر ولكن نقرقن يدخلو ياسقبال من يشاؤو ياشاون سو في رحمته بمهرته وست ياسقبال والظالمون بدايوج ما لهم يللات شون من ولي تنكباكابي كتنكباكابي لنسو يلم إشي أستاذ جزاك الله. ولكن نجرجن يدخل ياس قبل إشي أستاذ أستكاكلو هلو. ولكن نجرجن يدخل ياس قبل من يشاء ياس شانسو في رحمته بإذنته وست ياس قبل. والظالمون بدايوش ما لهم يلا لاتشوم من ولي كتن كباكابي ولا نصير رداتم يلاتشوم مالتنا. أم اتخذوا نجرجن النسو يازو من دونه كسوج كالله وج أولياء ردات يازو. فالله الله هو الولي الصنو تككلنيا ردات وهو الصو يحيي يكون يازو يلكون يازو. ماشي ماشي جزاكم الله. أم اتخذوا يلكون ياسو النسو من دونه كالله وج أولياء أولياء يازو ردات يازو. فالله الله هو السو الولي تككلن يا ردات الله نو وهو السو وهو السو الله يحيي يكسر كسال الموتى يموتن وهو الله السو على كل شيء بهلم نجر لاي قدير شاينو. ما شاء الله.